ቀዳሚ ለጌታችን እግር እንደንደ ለላህ ሱብሃነሁ ራሲ ተገደው ጌታችን ከዚህ ሰውች ገነግቶ አይቀር ባለፈው ሆነ ወጣ እንደዚህ ክራት እየተራ ይያለ ትሪክ ቶቶ አተፈጠረው ሰውቱ ይሄኩ ምንም የሚያፈራ ነገር አይደለም አላህ አለው ካሉ ሰላ አላህ ባዕድ አላህ ማነቸውም ያውቁት ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ይችን ሐዲስ ሲናገሩ ሪስ ያለው እንዴ አላሉም አቡበክር ሲዲቅ ዑመርም አልጠየቁ እና አምዳም አልጠየቁ እና አልይም አልጠየቁ ያ ሁሉ አጅል አስሐባ ለዲናቸው የተንገበገቡ ሰሐቢዎች አልጠየቁም ገብቷቸው ተቀብለው አመነውበት ይደዋል ጀምያዎች ግን መጥና ሪጅል አለው ካንተኛ ጋር ተመሳሰላል ስለዚህ ንቶ ሪጅል አይደለም ይሄ ነገር ሌላ ነገር መሆን አለበት ደንግጠው እኮ ደንግጠው ነው የተረጎሙት በሌላ የተረጎሙት ከዋናው ደንግጠው አስደንግጧቸው እብኑ እንትና እብኑ አባስ አንድ ተናገሩት ነገር አለ የሆነ ስለአላህ ባህሪ ሲናገሩ አንዱ በጣም ሲዘገን ነው አይ በጣም ሰውነቱ ሲቆማቸር ሲያዩት ምናሉ ቆይ አንድ ነገር ምንድነው ሙህከማት ሲነገራ ስለ ሶላት ስለ ዘካ ሲነገራችሁ ተከብላችሁ ተባላችሁ ስለአላህ ባህሪ ሲነሳግ ይዘገነናችኋል ምን ሆነሱ ነው ለምንድነው እንደዚህ መስወቁት ብለው እየተናገሩት ማን እብኑ አባስ ነብዩ አለይሂ ሰላቱ ወሰለም አለው ካሉ አለው ወላኪን ላ የክፈሁ ሪጅለ መክሉቃት አይመስልም እንየው ወቀውለሁ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ በሐዲሳቸው ሙተፈቅ አለይ ቡኻሪ ሙስሊም የዘገቡት ነው አናነስ ኢብኑ ማሊክ የተዘገበ ሐዲስ ነው ላ ተዛሉ ጀሃነም ጀሃነም አትወገድም አሉ ነብዩ አለይሂ ሰላቱ ወሰለም ጀሃነም አትወገድም ዩልቃ ፊሃ ኡሷ ይወረወራል ወደ ኡሷ ይወረወራል ምን የጀሃነም ሰዎች ይወረወራል ይጣላሉ ወደ ኡሷ የድኹሉን አይደለም ይገባሉ አይደለም የተባለው ይወረወራሉ ነው የማይፈልግ ነገር እንደዚህ የጀነት ሰዎች ግቡ አርህቡ ግቡ በዚህ በዚህ በዚህ እየተባለ በስተንግዶ ይጠብቃቸዋል አይደል እንግዳ አቀባበል ውጣና ግባ በጣም ይለያል ይሄን ይወረወራሉ ነው ያለው አረብ እያተካከሙ ራሱ ላ ተዛሉ ጀሃነም ጀሃነም አትወገድም አሉ ነብዩ አለይሂ ሰላቱ ወሰለም ይልቃ ፊሃ ይወረወርባታል ወይ ተቆል እሷም ትላለች ምን ትላለች ሐልሚነቲ ሌላ ተጨማሪ አለ ትላለች አትሞላም እኮ ሐልሚን መዚድ አሁንም ይመጣል ግሩፕ ሐልሚን መዚድ አሁንም ይጀምራል እናተጠጅ ወዳማ ጀሃነም ማለት ይሄ ሁሉ የሚገርመው እኮ ከ 1999 አንድ ነው አይደል ጀነት ይገባል የሚባለው አስቡት ይሄ ሬሽዮን ተመልከቱ 1999 አንድ ብቻ ነው የሚገባው ሬሾ እንደዛ ነው ለአለሁ አሁን ብናየው እንደዛ ላይሆን ይችላል ግን እነ እጁጅ የሚባሉ ሌሎች ኡማዎች ማለት የጅኑ ኡማ አለ ከዛ ሁሉ ስናነጻጽረው ጀነት የሚገቡ ሰዎች በጣም ጥቂት ናቸው ጀነት እንደውም አዲስ ፍጥረት አተፈጥሮ ነው የሚሞላት ሌላ የሚገቡ አሉ ሌላ የሚገቡ አሉ ወደ ጀነት ይሄ ሳቢት አለ ላ ተዛሉ ጀሃነም ጀነት በጣም ሰፊ ነው ላተዛሉ ጀሃነም ጀሃነም አትወገድም ወልቃፊያ ይጣልባታል ይወረወርባታል ወይ ተቆል እሷም ትላለች ሐልሚ መዚድ ሌላ ተጨማሪ አለ ነ ትላለች ሌላ ተጨማሪ አለ ነ ትላለች ይሄን ምን ብለው ፈሰረውታል ሐል ማለት ሊነፍይ ነው ብለው ፈሰረዋል ሐልሚ መዚድ ማለት ለይሰ መዚድ በቃ ላ ኡሪዱል መዚድ ተጨማሪ አልፈልግም ትላለች ማይባላባባል ሐልሚ መዚድ ተጨማሪ አለ ትላለች መጨረሻ ላይ ሐታ የዱዑ ረቡል ዒዛ ረቡል ዒዛ ያስቀምጥባታል እሪጅለው እግሩን ያስቀምጥባታል አንን ያረጋታል ይረግጣታል ማለት ነው ጀሃነም አላህ ወፊ ሪዋያ በሌላ ዘገባ አለያሃ ቀደመሁ ቀደሙን ያስቀምጥባታል ቀደም ማለት እግር ማለት ነው ያው እሪጅሉና ቀደም አንድ ነው ያስቀምጥባታል ፈየንዘዊ ፈየንበሙ ማለት ነው ፈየንዘዊ ይሸጋሸጋል በዕዷሃ ኢላ በዕድ ከፊሉ ወደ ከፊሏ ምን ይላል ይጠጋጋል ትጨመቃለች ማለት ነው ፈተቁል እንዲህ ትላለች ቀጥን ቀጥን ትላለች በቃ በቃ በቃ በቃ ትላለች ጀሃነም ለምን አንድ ቃል የገባው ነገር አለ አላህ ለአምላአነ ጀሃነመ ለአምላአነ ጀሃነም ሚነል ጅነቲ ወናሲ አጅማዒን ይላል ከሰውም ከአጋንንትም አድርጌ እሞላሻለሁ ችግር የለም ቃል ገብቶላታል። ከዛ ነው ሲጀምር ሐልሚነጂ ሲጀምር ሐልሚነጂ ስትል መጨረሻ ላይ ሪጅን ያስቀምጥባታል። አይንደው ይባዱ ሐይላባት ከፊሉ ወደ ከፊሉ ይጠመቃል። ተጣባለች ማለት ነው። ይጠመቃለች ይረጋ። ከተቆሉ ትላለች ከጥን ከጥን በቃ በቃ ሐቂ ሐቂ ሐቂ ትላለች። በቃ በቃ በቃ በቃ ትላለች። ሐዲሱ ሙተፈቅ አለይህ። እዚህ ላይ ምን ብለው ፈጥረዋል መሰላችሁ? እስኪ ወደ እሱ መዛ መሰለኝ። አሸህ ማብራሪያው ስንገባ ቀውሉ የሚለው ቃል ላተዛሉ ጀሃነም ጀሃነም አትወገድም አሉ ነብዩ አለይሂ ሰላቱ ወሰለም። ጀሃነም ጀሃነም ማለት ምን ኢስሙን ስም ነው። ምን አስማኢና ከጀሃነም ስያሜዎች ያንዱ ጠበቃ ያንዱ በር ስም ነው። ያንዱ ክፍል አንዱ ክላስ ማለት ነው። አንዱ የጀሃነም ክላስ አንዱ የእሳት ክላስ ጀሃነም ይባላል። ምን አስማኢና ከጀሃነም ስሞች አንዱ ይሄ ነው። እነ ላዛ እነ ሳኢ እነ ጀሃነም እነዚህ እንጃል ኢለ በሌላ አባባል ደግሞ ተብሏል ስሜት ቢዛሪ ጀሃነም ተብላ ተጠራችታል። ሊቡዕዲ ቃሪሃ ጥልቀቷ በጣም የራቀ ስለሆነ ሊቡዕዲ ቃሪሃ ቃሪ ማለት ጥልቀት ማለት ነው። ጥልቀቷ በጣም የራቀ ስለሆነ ጀሃነም ተባለች። ጀሃነም ጀሃነም ተባለች። እሳት ጀሃነም ተባለች። ለምን ተባለች? ከእሳት ስያሜዎች ውስጥ አንዱ ነው። ለዛ የሚባል አለ፣ ገያ የሚባል አለ፣ ሰዒር የሚባል አለ፣ ጀሒም የሚባል አለ፣ ጀሃነም የሚባል አለ። እነዚህ ሁሉም አንዴ ታሪክ ስለላት የሚገባበት ሌላው የሆነ ነገር የሚገባበት ሌላው ተውሂድ ቃል የሚገባበት ሌላው የሆነ ነገር ያለ የሚገባበት ለየራሱ የራሱ የሆነ እንትን አለ ደረጃ አለ። ጠበቃ ጠበቃት ጀሃነም ጠበቃትና ከእሳት ደረጃዎች ውስጥ አንዱ ደረጃ ነው ጀሃነም የሚባለው። ምን አስማኢና ከእሳት ስያሜዎች ውስጥ አንዱ ነው። ሌላ በሌላ አባባል ስሜት ጀሃነም እሳት ጀሃነም ተብላ ተጠራች። ለምን መሰላችሁ? ለምንድን ነው? ሊቡዕዲ ቃሪሃ ጥልቀቷ እጅግ የራቀ ስለሆነ ነው። ወቂለ በሌላ አባባል ደግሞ ጀሃነም ጀሃነም ለምን ተብላ ተጠራች ከተባለ ሊዙልመቲሃ በጣም ጨለማ ስለሆነች ነው። ጨለማ ጨለማ አለም ሚነል ጁሁማ ጁሁማ ከሚለው ቃል የመጣ ነው። ጁሁማ ማለት ወይ ዙልመቱ ጨለማ ማለት ነው። ጀሃነም ማለት ጨለማ ትምታላችሁ። ከምን የመጣ ነው ከተባለ ስርወቃሉ ስርወቃሉ ምንድነው? ጁሁማ ከሚለው የመጣ ነው። ጁሁማ ማለት ምንድነው? አዝልማ። ስለዚህ ጀሃነም ዛሊም ማለት ነው። ጨለማ የሆነ ነገር ማለት ነው። ላተዛሉ ጀሃነም እቺ ጨለማ እሳት አትወገድም። ዩልቃ ፊሃ ይጣልባታል። አይዩጥረሑ ፊሃ ወደሷ ይወረወራል። አህሉሃ ነዋሪዎቿ የእሷ ሰዎች ማለት ነው። ይጣላሉ ወደሷ። ዩጥረሑ ኢለይሃ ወደሷ ይወረው ፊሃ ወደሷ ውስጥ ይወረወራሉ። አህሉሃ የእሷው ሰዎች ማለት ነው። የጀነት ሰዎች ሳይሆኑ የእሷው ሰዎች ወደሷ ይወረወራሉ። ወይ እሷም ተቆል ትላለች። ሐልሚን መዚድ ሌላ ተጨማሪ አለን ትላለች። ሌላ ሳለ ትላለች። አይተቁልቡ ዚያዳ ጭማሪ ትፈልጋለች። ለሰዓቲሃ ሰፊ ስለሆነ ወቀድ ወዓዳሃ አላህ አላህም ቃል ስለገባላት አይየምላአሃ ሊሞላት ቃል ስለገባ ሊሞላት ቃል ስለገባ ያንን ትፈልጋለች። ሐልሚን መዚድ ትላለች። ተጨማሪ አለ ወተቁሉ ሐልሚን መዚድ ቁርአን እኮ ነው። ቁርአን ነው። አይተቁልቡ ዚያዳ ማሬ ትፈልጋለች ለሰዓቲያ ሰፊ ስለሆነ ወቀድ ወዳ ወዓዳሃ አላህ አላህም ቃል ገብቶላታል አይየምላ አህሊ ሞላሽ ሐታ የዳአ መጨረሻ ላይ ያስቀምጣል አላህ ረቡል ዒዛ የዒዛ ባለቤት ያስቀምጣል ለሃያሉ ጌታችን ያስቀምጣል ፊሃ እዚች ጀሃነም ላይ ያስቀምጥባታል ሪጅለሁ እግሩን ያስቀምጥባታል ለማካነት ናሩ እሳትቱን ጊዜ ሲጋየት አልክብር በጣም ታላቅ ስትሆን ጊዜ ሲራየትል ክበር በጣም ትልቅ ስትሆን ጊዜ ወሳአ ሰፊ ስትሆን ጊዜ ወቀድ ወዓዳሃ አላህ አላህም ቃል ገብቶላታልና ሚልአሃ ሊሞላት ቃል ገብቷልና ወካነ ደግሞ ሆነ ሙቅተዛ ረህመቴ የሱ እዝነት ደግሞ የሚያሳየን ነው። ስብሓና ራት የተገባው ጌታችን አላ ዩዓዚበ እንደማይቀጣ የተረጋገጠ ነው። አሐደን አንድንም አካል ቢገይሪ ጁርሚን ያለ ግፍ ስለዚህ ሐቀቀ ወዕደሁ ጌታችን ቃሉን ያከብራል። ወወዓ አለይ ሐሪጅለው እግሩን ማስቀመጠባት ለዚህ ነው ቃሉን ለመሙላት ማለት ነው። ደግሞ አለ ይሄን ሐቀ ወዓ እስከሚያስቀምጥ ድረስ ይህን ጥያቄ ትጠይቃለች ነው። ያን ምን ትላለች? እየገባችሁ አይደለም እንትን የምንቀረው ሐልሚን መዚድ ትላለች። ሐታ የዷ ረቡል ዒዛ ረቡል ዒዛ ያስቀምጣል። ምን ያስቀምጣል? ሪጅለሁ ያስቀምጣል። ለምን? ለማ ካነችና እሳት ሆነችና ምን ሆነች? ሲጋየቴ አልክበር በጣም ትልቅ ሆነ ሰፊ ማለት ነው በጣም ትልቅ ግዙፍ ማለት ነው ግዙፍ ስለሆነችና ወሰዓት በጣም ሰፊ ስለሆነች ያንን እናም ደግሞ በተቀናሪ ወቀድ ወአደሃ አላህ አላህ ቃል ገብቶላታል ሚልአሃ ሊሞላትም ቃል ገብቷል ሰፊ ናት በጣም ግዙፍ ናት ቃል ገብቶላታል ይህን ሁሉ ስናይ ሌላ ተጨማሪ ሰው ሊያስፈልግ ነው አዲስ ሰው ፈጥሮ ያስገባል እንዳይባል አላህ እንደዚህ ጓሊ ማደለም ምንም ወንጀል ያልሰራን አካል አምጥቶ ወደ ጀሃነም አይከተም ወደ ጀነት መስከት ግን ያለ ነው አንደኛ ነብዩን ተናግሯል ሁለተኛ እንደ አቅልን የሚያስከዳል ጀነት ሁራል አይኑ ተፈጥሯል ምንም ሳይሰሩ ሌላ አዲስ ቁጥር ፈጥሮ ጀነት ውስጥ ሊያስገባ ይችላል ለምን ኒዕማ ነው ጀሃነም ውስጥ መከተት ማለት ግን ያላጠፋን ህዝብ ፈጥሮ ጀሃነም ውስጥ አይከተም አላህ ተባባና አይደል ስለዚህ አዲስ ቁጥር መምጣት የለበትም لما كانت النار اساتهم كذلك غايتي الكبر والسعة بتقام تفتي ما جزوف ستون جزي وقد وعدها الله اللهم قال سلقبالات من اهان جني مولا ديقمو وكان هنا من مقتضى رحمتي لسو اذنتي من تقومون قرارنا يجيساتشن اذنتي من تقومون سبحانه قراتي تقبو جيساتشن اذنتي يمي افرد عن نقر على يؤذي له على مقطع على مقطع تنو مي افرد احادا هم بلما قال دونا يكتام الله يغير جرمي يعني بجل يعني جفا يكتام ስለዚህ ሌላ የሚገባ የለም ማለት ነው ገርተው አለቁ ሁሉ ጃለም አልሞላች ሞላሻሉ ብሏታል ሞላሻሉ ማለት ምን ያደርጋታል ማለት ነው ሲያስቀምጥባት ምን ትሆናለች ስፋቷ እየጠበበ እየተጨናነቀ እየተጨናነቀ ሲመጣ የጃለም ሰዎች ይሞሏታል ማለት ነው አጠበባት ሳይዟ ከጠበበች ረገጣት ሳይዟ ይጠባል አይደል ይዛን ሰዓት ሞላች ማለት ነው ፋጥሞ መጀመሪያ ግን ሰፊ ተደርጋም እንትን ያለች የተፈጠረች ኋላ ላይ እንደሚረግጣት ለምንድን ነው ይሄን ያደረገው መጀመሪያ ቀበባ አድርጎ በሰውት ቁጥር ለከመልካ መስራት አይችልም ይችላል አላህ ወላኪን ለህክመቲ ይሄን ካደረገ በኋላ ረግጦ የሚያቀብልን መጀመሪያ አላህ እኮ ከፈለገ መጀመሪያም ጀሃነም መፈጠር ላይኖር ይችል ነበር አንቀጣጭኩም ስለ ጀሃነም ምራው ለምን አደረገ ለምን መጀመሪያ ጀሃነም ሲናደረገ ጀነት ብቻ ያደርገው እዛው ውስጥ አንገባም ብቻ እና ደግሞ የጌታችን አላህ ይወአድብ አሐደን ማንንም አይቀጣም በገይሪ ጁርም ያለ ግፍ ያለ በደል ያለ ወንጀል ስለዚህ ሐቀቀ ወዕደሁ ቃል ኪዳኑን አከበረ ሐቀቀ አረጋገጠ ወዕደሁ ቃል ኪዳኑን አረጋገጠ ጌታችን ለሞላሻለሁ ብሏት ነበር እና ምን አደረገ ወወዳ عليها ላይዋ ላይ አስቀመጠባት ሪጅለው ጌታችን እግሩን አስቀመጠባት በዛን ሰዓት ምን ሆነች ተየንዘዊ بعضها الى بعض ከፊሉ ወደ ከፊሉ በመጠጋጋት ተጨናነቀለች ምን ትሆናለች ማን ተጠባለች ሳይዋ ይሄ አላህ እዝነቱ ነው አየንደሙ ይጠጋል የንዘው ይላል ተየንዘው ይላል አየንደሙ ይጠጋል بعضها الى بعض ከፊሉ ወደ ከፊሉ ይጠጋል ወየተላቃ ይገናኛል ወራሳሃ ጣፍና ጣፋ ይገናኛል ولا يبقى فيها الصوت አይቀርም ፈብሉን ትርፍ ቦታ አይኖርም عن اهلها ከነዋሪዎች ሰዎች ተቆጣይ ነው አፍና ተቆን ያገናኘው ነው ሲሃ አለይሃ ሲሃ ማለት ውስጥ ያስገባል ማለት አይደለም አለይሃ ዲማና አለይሃ ሌላ ሐዲስ ማለት አንደኛ አለያ መሆኑ ሁለተኛ ሲስተማ ያለው ላይ ነገር ያጫውታል ሲዲማና አላ ነው ምትነጠው ሲዲማና አላ አላህ አይነ አላህ ሲስተማ ቢማዕና አለሰማህ ማለት ነው ለዛ ጀሃነም ውስጥ እንዳታደርጉ ጌታችን መስሙ አይከፈል ሀየም ደሙ ይጠጋል እንደው ይላል ምንድን ነው ይጠጋል ወየተላቃ ወረፋ ምን ማለት ነው ጫፍና ጫፋ ፈተቆሉ ትላለች ሲጠንቃ ቀጥል ቀጥል በቃ በቃ ሐስቢ ሐስቢ በቃኝ ትላለች ወይክሲኒ ይበቃኛል ትላለች ሐስቢ በቄ ነው ወይክሲኒ ይበቃኛል ትላለች አልሚ መጊድ የሚለው አባባል ቀጥላል ማለት ነው ጀሃነም ትናገራለች ማለት ነው አይደል ጀሃነም ትናገራለች እንደውም ይፎካከራል አይደል አነል ጀነና የድኹሉ ፊየ المساكين ትላለች እኔ ጀነት እኔ ውስጥ ምስኪኖች እኔ ውስጥ ሙጃሂዲኖች ይገባሉ ስትል ተቆሉ ጀሃነም እየ እየ አልሙተከብሩን ኩራተኞች እኔ ውስጥ ናቸው አልጀባሩን አንባገነኖች በደለኞች እኔ ውስጥ ናቸው ትላለች ሁለቱንም ይገላግላቸዋል አላህ። አንቺም መገነቴ ነሽ ማግናን ማግላክሽን ከዚህ ባንካ ዝነሳው። አንቺም ቅጣቴ ነሽ አንቺ አዛቢ ወአድቡ ቢኪ ማን አሻ ይፈልኩትን ምቀጣብሽ ነሽ። ዝም በሉ ለሁላችሁም ቃል አለ እሞላችኋለሁ ብሏቸዋል። ያቺን ቃል ኪዳን ያከበረው አላህ እዚህ ማለት ተጋባ ደግሞ ትናገራለች። ቀጥን ቀጥን ትላለች። ናአም ትላለች። ነብዩ አለይሂ ሰላቱ ወሰለም እንደማረጃ አሚን ተቡክ ከተቡክ ዘመቻ ሲመለሱ ተራራው ላይ ቅሲሉ አዩት መዲና هذه طابات ما دول يمتايتكو طابانات طيبانات مدينانات كلاي بكل يالو دمو جبل احد يا كلاي بكل يالو دمو احد ترارا نو ركت لا يكونوا ياتياسو نصحابو ياقوتال لكو نزام جن بقى مجلساتو من عليه الصلاه والسلام مستقبل هذا احد يا احد نو جبل يحبنا ونحبه يودنا اللي هي ترارا انودو علنا مان ترارا احدن ترارا يودنا انودو علنا ተራራው ሰውሁት እንጀሮሁት ከብትሁን እንዴት ያጣል? ንገርም ነገር አላህ ሰውቆታል ማለት ነው። ይናገራል ይወዳል መስከመው ደግ ዑዛካል እስከመው ደግ የሚደርሳል። ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም መዲና እመክቲብ ውስጥ ያለው እንትኑ እንትን የሚያደርጉበት ኹጥባ የሚፈጥሩበት ሚንበሩ ከመሰራቱ በፊት ዛፉ አጠገብ ነበር ያለው ኹጥባ የሚያደርጉት። ልክ እሳቸው ሚንበሩ ተሰርቶላቸው ሚንበሩ ላይ ሆኖ ሲፈጥሩ ካኔ ይህን አልጀደ በጣም ያለቀስ ነበር። ምኑ ዛፉ ዛፉ ከነዘለ ነብይ ሰለላሁ ዐለይሂ ወሰለም አለ ምንበሪ ተፈከ አብሽር አይዞ አይዞ አይዞ ነብይ አለይሂ ሰላቱ ወሰለም ሐታ ይሰብህ ለአሳ አጣም ወሻሂድ ምን ለሐዲስ ከሐዲስ የምንረዳው ነገር ምንድነው? አንነሲ እዚህ ሐዲስ እጥባቱ ርጅል ወልቀደም ለላሂ ተዓላ ለአላህ ቀደምና ርጅል እንዳለው አኢማዎቻችን ሁሉ ተቀብለውት ነው የሄዱት። ኢማሙ አህመድ ጠይቀው አስተው ነበር ሪጅል ሪጅል ነው እንዴ? ሪጅል እኮ አይ ተግ ነው ብሎ የተከረ ሰው አለ አባቱ ላ አይደለም والله الرجل حر كما يليق بالله كما يليق بجلاله ከአላህ ጋር በሚሄድ መልኩ አላህ ሪጅል አለ በምንም አይነት መልኩ እንዳታውሏል ነው እንዳትፈቀም ይሄ የጀህንያው ተቃባል ነው ብሎ የተናገሩት ኢማሙ አህመድ። አንነፊ እዚህ ሐዲስ እጥባቱ ሪጅል ተረጋግጧል ወልቀደም ቀደምም ሪጅልና ቀደም ተመሳሳይነት አላቸው ይያሳል። ኢላሂ ተዓላ አለል ወጂህ ላይክ በሚስማማ መልኩ ይህ ስብሃና ከጌታችን ጋር በሚሄድ መልኩ ማንንም ሰለፉ ነሷል ስላላ አወለ ተውል መጠቀም አይቻልም። ጀንያዎችና ሙዕተዚላዎች መስተው ነው ኡማውን የከፋፈሉትና እንደዚህ አይነት ረብሽ እየከተሉ ሽባው ተከተሉ። ሪጅል አለው ካልከ ሁሉ ለየው ከኛ ሰው ልጅ አስመሰልከው ነው ወሆ ይሄ ሪጅል ማለት ምን ሲፋት ይዛት የዛት ባህሪ ነው ከልወጂህ ወልየት እጅና ፊት እንዳለው ነው። ፊት አለው ብሎን ነበር አው አለው ብለናል ይሄዳለው ብለናል አው ሪጅል አለውም ተባለ አው በቃ አው ንከፈራል እዚህ አለ ለአይኒ ወራስ ለምን ታውል بنتጠጠም ሰለፉነ ሷሊህ ጋር ነው የምንገጠው። ሰለፉነ ሷሊህ አንድም የለም አንድም አወለ የለም። ስለዚህ ሰለፉነ ሷሊህ ታላ አወሉትን ደግሞ እኛ ዲናችን ሐዲስን ቁርአንን ስንረዳ አላፈህም ይመን ነው የምንረዳው በእንደማን ነው አቂዳችን በነሱ ላይ የተመሰረተ ነው። በአሁን ሰዓት ይሄ ብዥታ የበዛበት አቂዳ ውስጥ አይደለም የምንገባው። ግማሹ በፖለቲካ ተውጧል፣ ግማሹ የሆነ አይዲዮሎጂ ገብቶበታል፣ ግማሹ በአሁን ሰዓት የሚያከራምስ ሞልቷል። በቃ ሰለፉነ ሷሊህ ምን ብለዋል ለቅኛ መሄድ ይሄ ሰለፉነ ሷሊህ ከዛ ውስጥ ያለ ዘመናዊ ጊዜያዊ ፈትዋ አያገባል እንደፈለጉ አይደለም። ቴሌል ካለለ ቴሌል ያለው የፈለገው እንዲከተል ቴሌል ካለ ግን على العين والراس الى الحديث من النبي عليه الصلاه والسلام ما ندرد بلو نجر يا بابا نادي والله تعالى اعلم الله يبلغ يوقع وقد غلط تساقط في تفسير هذا الحديث يهن حديث بما ترجم ذريا لي تساقط المعطله معطله وتساقط حيث قالوا ان دي بلوا عندنا قدمه قدم مالك نوع من الخلق يفطرات عينته نوع የፍጥረታት አይነት ነው አሉ። ወቃሉ ሪጅል ሪጅል ማለት ደግሞ ጀናአቱ ምንና የሰው ግሩፖች ናቸው ሪጅል የሚባሉ ሰዎች አሉ። አንደኝ ግዲ ኩጀራው ለሰው ሐልም መዚድ ማለት ሐታ የዱአ ረብል ዒዛ ረብል ዒዛ አስቀምጥባታል ያ ጀሃነም ላይ ሪጅለሁ ማለት ሪጅል የሚባሉ ህዝቦችን ይከታቸዋል። ፈሐለም አይነው የት እንደሆኑም አናውቅም ሪጅል የሚባሉ ህዝቦች አሉ ብለ ፈጥረውታል። ይሄ ነገር ጀሃነም መግባት ያለበት ፍጡር ነው አሉ አምሮ ያለው የሰው ልጅ ዘር መሆን አለበት አሉ። ምን ከተፈናው ሲገልጽው እንሰፉስ ብንላቸው አይገቡም አፈር ነው የሚሆኑ ይሄ ነገር አምሮ ያለው ትዛዝ ታዝዶ እንዲህ ያለ ፍጥረታት መሆን አለበት ይሄ ደግሞ አልተነገረም እንደዚህ አይነት ፍጥረት ሪጅል የሚባል ፍጥረት እንዳለ አልተነገረም ቀደም የሚባል ፍጥረት እንቻለን አልተነገረም ቀደም የሚባሉ ህዝቦችና ሪጅል የሚባሉ ህዝቦችን አላህ ጀሃነም በጣም ቁጥራቸው ብዙ ነው አሉ እሱን እነሱን ሲከተባት ትሞላለች ማለት ነው ጌታችን ያን ያስቀምጣል ማለት አይደለም ብለው ተናግረዋል ቀደም አይነው من الخلق የፍጥረታት አይነት ናቸው وقالوا اندهالو ريجلو حتى يضع رب العزة فيها ريجلوه مالك ريجلوه ميلو قال جماعة من الناس يسو قروبوش ناشو كما يقالو اندنبال ريجلو جراد مالك يامبتا منجان دنبال مالك ريجل مالك يسو منجانو ريجلو جراد بالا ريجلو جراد مالك يامبتا منجا مالك يامبتا منجا مالك سنجي جم ريجل مالك يسو منجا مالك نوالك والرد على هذا بدل اي مسك من سمندنا ايو قال ان النبي صلى الله عليه وسلم نبي عليه الصلاه والسلام اندي بلوا قال اندي بلوا النبي حتى يضع اسكن يكمتنا ولن يقول على حتى يلقى اسكن يطال درس على اسكن يطال بيقول نور جهنم تموتنا يا اسكمت بعدا ما اسكمت يا دراقه نو جهنم تكون يجيبوا تسوج مكاتلوا كون الذي يسكمطان يضع راس يمينه العربيه الذي مرجعه هنا النبي عليه الصلاه والسلام حتى يضع اسكن يسكمطنا ولم يقل على حتى يلقى اسكن يطال على وجه جهنم يورورال اللي يسكمطان يقال ابو بنادر جهنم يمقاتل اكل بيهون نورو رجل يبال حزب بيهون نورو حتى يلقى فيها او حتى يلقي فيها او حتى يلقي الله رجلا رجل من يبالو كن حزبوت الله كم يطلعكو درس ودي جهنم نور يلقان من يبالو قران من ذا حتى يبقى ولم حتى يلقى كما قال في اول الحديث اول الحديث لي يلقى فيها نار يلقى فيها الذي دبو يلقي حتى يضع منه حتى يلقي رب العزة فيها رجله بيهون نورو رجل يقاني حزب ليهون يسن نبدا انتو بتر التاري مالك انتو بعربيات تتاكم انتو አሁን ትራሽ ባርቢያ ተቃቀመው አይደለ መጀመሪያ በሐዲሱ የሚያስከድ አይደለ በምንም አይነት መልኩ መረጃም የለም የነን ሰለፎን ሷሪህም እንደዚህ ብለው አልተረዱ አንተም ተውላል መጣም ይሄ ጀሚያዎች ከመጡ በኋላ ነው hatta yabar rabbul izzat rijluhu malik rijlu የሚባሉ ህዝቦች ናቸው የሚለውን አመለካከት ያመጡት ጀሚያዎች ከተፈጠሩ ጀምሮ ነው ይቅርንጫት ይመጣው ከዛም በፊትም ሪጅል ማለት ህዝቦች የህዝብ ስም ነው ብለው አልተናገሩ እንዴ እዚህና እንደማዚህ አልተነገረም የጁጅማ ጁጅሚ ባሉ ጅን እንዳለ ይሄን ተምረናል አይደል መላእክት የሚባል ዓለም እንዳለ ሰው እንዳለ ሪጅልና ቀደም የሚባሉ ሰዎችን አስተማን ያለ አጥያባ ወለኔ ቁላላለ ግፋቷል ሪጅል ህዝቦች ቢሆኑ ኖሮ ምን ይባል ነበር hatta yulqi ወይንም yulqa እስከሚል ቃል ደግሞ hatta yulqi ከሆነ ታርጀት ህዝቡ መስላቸዋል የዶዕ የሚለው ላይ ከተጠቀማችሁ hatta yulqi ነው የሚባለው ለምን ረቡል ዒዛ የሚለው ታርጀት ስለነበረ በማዕለም በአክቲቭ ነው የምትቀሙ ታክስ እንዳታረጉ hatta yulqi ሳይሆን hatta yulqi እስከሚል ድረስ ረቡል ዒዛ ረብል ዒዛ እስከሚል ድረስ ሪጅሉ ሪጅሉ ሪጅሉ የሚለው ህዝብ የኡማስም ቢሆን ነው ወላኪን ሆነ hatta yadana ያለው አረብኛ وايضا አልቀደሙ ቀደም ማለት ላይፊሁ ተፍሲሩ ተፍሲሩ ጥራሽ የማይሆን ነገር ነው ቀደም ማለት ድልቀው ህዝብ ተብሎ አይተፈሰር ቀደም ህዝብ ተብሎ ተፈስሩ አያውቅም ደ እንትን ሪጅል ያጋጣሚ አረብኛ ሊገጥ ምን ይችላል ሪጅል ማለት ምንድነው ምን ትርጉም ሊኖር ይችላል ሪጅል ማለት እግር ሊሆን ይችላል ሪጅል ማለት ምን ሊሆን ይችላል መንጋ የሚለው ሊይዝ ይችላል ሪጅል ላይ ሊሆንላችሁ ይችላል ያጋጣሚ ሪጅል ብቻ ተነግሮ ቦታ አሁንም ሹባችሁን ይለቁብን ነበር የሚገርመው ወፊ ሪዋየትን ቀደም ሆኖ የሚለው ቀደም ከመጣ ደግሞ ሪጅል ሐቂቀተን ሪጅል ነው ማለት ነው እግር የሚለው ነው እንጂ የሚሆነው ግሩፕ ወይንም መንጋ የሚለውን አይይዝም ለምን ሪጅልን የሚወክል ሌላ ቃል ስለተነገረ አልገባችሁ ምን መሰላችሁ ሪጅል ማለት ሁለት ትርጉም አለው መንጋ ይሆናል እግር ይሆናል የትኛው ነው የትርጉም ሪጅል የሚለው የትኛው ሊሆን ይችላል ሌላ ሐዲስ እንፈልግ አገኘን hatta yad'a rabbul izzati qadamahu የሚል አገኘን አአ ሪጅል ማለት መንጋ ሳይሆን ቀደም ነው ቀደም ደግሞ ሌላ ትርጉም የለውም ነገር እንጂ ስለዚህ ሪጅሉ ወዲያ እንዳቅጣጫ መጣ ነው ማለት ነው በዚህኛው ከፍ አልገባችሁ ምክንያቱም ሐዲስን ሐዲስ ይፈስረዋል ቁርአንን ሐዲስ ይፈስረዋል ቁርአንን ቁርአን ይፈስረዋል ነብዩ አለይሂ ሰላቱ ወሰለም ለልዲ አህሰኑል ሁስና ወዚያደቱና ዚያዳ ማለት ምን ማለት ነው ተጨማሪ ማለት ነው ተጨማሪ ምን ይተቀዋል ተጨማሪ ቤት ይተቀዋል ተጨማሪ ምን ይተቀዋል ተጨማሪ ኻዲም ይተቀዋል ተጨማሪ ብዙ ተጨማሪ ነው አይደል የሚያዝለው ነብዩ አመጡና የሆነ ነገር ቁጭ አረጉለት ምን ነበር ሊያዳ የተባለው አንነገሩ ስለወጂህ ኢላህል ከሪም ብለው ፈጠሩ ተቀሰረፉ ሪጅል አለው ሁለት ነገር ሊያሸማ ይችላል አላህ ሪጅል ያስቀምጣል ማለት ምን ማለት ነው አላህ ሪጅል እግርም ሊሆን ይችላል ሪጅል ማለት መንጋ ሊሆን ይችላል ይሄ የትኛው ይሁን ብሽታ ውስጥ ስንገባ ሌላ ሪዋያ ስንፈልግ ምን ሐዲስ አገኘ ሐታ የባ ረብ العزه قدمه የሚል አገኘ ቀደም ደግሞ ሌላ ትርጉም የለው ምን እንጂ እግር እንጂ ስለዚህ ሪጅል ያለውን ወደ ቀደም እናመጣውና እንፈጥረዋለን ማለት ነው አንደኛ ወአይበን አልቀደም ቀደምን ካረጋገጠ ማሻአላ ወአይበን አሁንም በድጋሚ አልቀደሙ ቀደም ማለት ላሲሑ ተፍሲሩ መተርጎሙ አይቻልም ይልቀው በህዝብ መፈሰር አይቻልም ላ ሐቂቀተን በእውነታም ይሁን ወላ መጃዝን በትውስትም ይሁን በመጃዝም አይቻልም መጃዝ ማለት ምን ነበር በቅኔ ማለት ግን በቅኔ ይሁን ይሄ ቅኔ ቃል ነው ለምሳሌ መሐመድ አንበሳ ነው ስንል መሐመድ እንዳንበሳ ባራ ትግሩ ይሄዳል ማለት አይደለም መሐመድ እንዳንበሳ ጎፍላሎ ማለት አይደለም መሐመድ ምንድነው ማለት ነው ጀግና ነው ለማለት ተፈልጎ ነው አይደል እቺ መጃዝ ይባላል ይሄ መጃዝ ይባላል አይ ቀደምም የተባለው እግር ማለት ሳይሆን ቀደም የተባለው ሰዎች በቀደማቸው ስለሚሄዱ የሆነ ነገር ሊያገናኙት ማለት ነው አይቻለም ላ ሐቂቀተን በእውነታውም ቀደም ያለው ህዝብ ማለት አይደለም ወላ መጃዝን በቅኔም ህዝብ ማለት አይደለም በምንም አይነት መልኩ አይመጣም ቀደም ያለው አንበሳ ያለው ግን ሐቂቀተን አንበሳም አለ አይደል በመጃዝም ይቻላል አይደል አንበሳ የሚለውን ቃል አንጠቀመው ማለት መጃዝ አድርገን እንጠቀማለን ለምን ነው መጃዝ የምናደርገው ለሰው ልጅ ሲሰጥ ለጀግና ሲሰጠው መጃዝን ይሰጣል አንበሳ ይሰጣል ለማን ዝንጀሮ ይሰጣል ለስድብ እኮ እንትን የለም እንትን እኮ አይደለም ለስድብ እንደ ዝንጀሮ ይሰጣል ነው ሌባ ነው ምንድነው ለማለት ጾታ ይሰጣል ግልጽ ነው ለማለት ሰላም ቢላህ ሰላም አለይኩም ወራህመቱላሂ ወበረካቱ